فريح المخلفون بمقاعدهم خلاف رسول الله كطورنت يتلاقيو مخنياتوچن بماقرب كالله ملكتنيا جربا يقروت دكاموچنا منافقوچ كرسولو تغنطلو مقرتو ماسازنو قرتو يدستوبت جمرى الى وكره واجاهدوا باموالهم وانفسهم في سبيل الله በገንዘቦቻቸውና በነፍሶቻቸው በአላህ መንገድ መታገልን ጠሉና ከበዳቸው እና ይሄ እንግዲህ ተዛ መቅረቱ ሙስሊም ተብሎ ያበቃ የሚያሳፍርና የሚያስቀይም ነገር መሆኑ ቀረና እነሱ ግን እንደ ብልጥነት ቆጥረውት ከዘመቻ ወደ ኋላ መቅረቱ አስደሰታቸው ይላል ወቃሉ ላተንፊሩ ፊል ሐር የራሳቸው መቅረት አልበቃ ብሎ ደግሞ መሰሉ ወዳጅ ዘመዶቻቸውን በዚህ በጠራራ ወቅት ዘመቻ ይያላችሁ አትውጡና ራሳችሁን ለችግር አታጋልጡ ይያሉ በመስጥርም ደግሞ ሰውን ወደ ኋላ ይጎትቱ ነበር ማለት ነው እየመከሩ ቁልናሩ جہነማ አሸዱ ሐረ ለው ካኑ ይፈከሁን እና እነዚህ ሰዎች ቢገባቸውና ቢረዱ ኑሮ አሁን እነሱ ከሚፈሩትና ከሚያስጠነቅቁት ሐራራ ይልቁንስ የጀሃነም ሐሩር በጣም የከበደ ነው በላቸው ይላል ብታውቁ ኑሮ በዚህ በጀሃዳችሁና በጧሃችሁ የጀሃነምን ሰዓት ትዲኑ ነበር እናንተ ግን የዚህ የበራሃውን ጣሃይ ስትፈሩ ለጀሃነም እሳትና ቃጠሎ እየተጋለጣችሁ ነው ማዋቂ ብትሆኑ ማኑሮ ያኛው ነበር ይበልጥ መጠንቀቅና መፍራት ያለባችሁ ማለት ነው እና እንግዲህ እነሱ ታውን ቀደም እንደተገለጸው ዘመቻ በሚጠየቁበት ጊዜ አንዱ በተጠባቂ የለኝም አንዱ በተሰብታሞብኛል አንዱ እንደዚህ ነው ይያለ የተለያዩ ምክንያቶችን በማቅረብ ይያስፈቀዱ ይቀሩ ነበር ራሳቸው ይቀሩና እንደገና ደግሞ ሌሎችን ጓደኞቻቸውን እኔ እኮ አስፈቅጃለሁ አንተስ ምክንያት አድርጋት አስፈቅድም እንደያሉ በመስጥር ይጎተጉቷቸው ነበር ሌሎችም ጨምረው እንዲቀሩ ማለት ነው በተለይ የተቡክ ዘመቻ ጊዜ ነው ይሄ አይነት ነገር በሰፊው የተከሰተውና የተቡክ ዘመቻ በጣም ሐራራ በሆነ ወራት ስለነበረ በዚህ በበረሃማ ሰዓትና በነደደ መሬት ላይ ዘመቻ ያያላችሁ ከሄዳችሁ ጥላት ዘንድ ሳትደርሱ በየበረሃው በሐጥምና በሐሩር ነው የምትታልቁት ይልቁንስ ቅሩ እንደኛ ምክንያት እየፈጠራችሁ አስፈቅዱ ይያሉ ይጎተጉቱ ነበር ታዲያ እንደዚህ የሚሉት ሰዎች የጀሃነምን ሐራራ እረሱት እንዴ አላህ ቢያውቁና ቢገባቸው ማኑሮ የጀሃነም ሐራራ ነበር ከይሄ የበለጠ የከበደውና ሊፈራ የሚገባው ይላል ፈለ ባሐቱ ቀሊላን ለማንኛውም እነሱ ዛሬ ብልጦች ሆነው የሄዱትን ሰዎች እየተሳለቁና እየቀደዱባቸው ይስቃሉ ትንሽ ጊዜ ይሳቁ ወለብኩ ከቲራ ወደፊት ብዙ እንደሚያለቅሱ ነው ጀዛአን ቢማ ካኑ ይክሲቡን በሰሩት ስራ ምንዳ ይላል فإرجعك الله إلى طائفة منهم فاستأذنوك للخروج فقل لن تخرجوا معي أبدا ولن تقاتلوا معي عدوا إنكم رضيتم بالقعود أول مرة فاقعدوا مع الخالفين ولا تصل على أحد منهم مات أبدا ولا تقم على قبره إنهم كفروا بالله ورسوله وماتوا وهم فاسقون ولا تعجبك أموالهم وأولادهم إنما يريد الله أن يعذبهم بها في الدنيا وتزهق أنفسهم وهم كافرون فإن رجاك الله إلى طائفة منهم كالنزي عينت منافق وجه ودك في وجه الله بسلام لمن ملسي عبدك عندهنا إلى الشوى النبي جريزة مشاو سيهدو يتلعي مكنيات وجه إجتستو ورأس عشو كرتو ليلوشنم بتشالاك ما تشوهدو يما استانفنا ودو على يما قدتس እንግስካቲያቸውን አድርገው አስቀርተዋል ማለት ነው። ኋላ እንግዲህ ለምን እንደቀሩ እንዴት እንደቀሩ ሌሎችንም ደግሞ በምን መልኩ ሊያስጠሯቸው እንደቻሉ ሚስጥሩን በሚገባ ገልጾ ካስረዳቸው በኋላ ለነብዩ በእነሱ አስተሳሰብ በዙ እንደወጣ እስከ ተከታዮች ታፍሰ ተቀራለ ብለዋል። አሁን ግን አላህ Subhanahu Wa Ta'ala አንተን በሰላም የመለሰህ እንደሆነ ወደ እነዚህ ወስላታ ቡድኖች ስትመጣ ይላቸዋል መዲና ተመልሰው ሲሄዱ በሰላም ለመመለስና እነሱ ወዳሉበት ቡድን ለመቀላቀል ያበቃህ እንደሆነ ፈጠዘኑ ከሌል ኹሩጅ ቀንቶ በሰላም መመለስን ሲያውቁ ለወደፊት ደግሞ በሚቀጥለው ዘመቻ እነሱም ለመሳተፍ አስበው ፍቃድ የጠየቁ እንደሆነ ታውን ቀደም ያው እንደነገርነው በችግር ምክንያት ነው የቀረነው አሁን ግን ችግሩ ተወግዶልናልና በሚቀጥለው ዘመቻ መዝግቡን እንሳተፋለን ብለው ሊጠይቁ ይችላሉና ድክመታቸውን ለመሸፈን እንዲህ አይነት ጥያቄ ከቀረበልህ ይላቸዋል فقل لن تخرجوا معي ابدا اني غارا بقراش موطات اتتشلون بلاچو تاون قدام لمن اندي قراچو تدرسوباچوالنا اهون انغدي انانتن اني ايج مزمتال تشلم اسك مقرشاو مقرتن مرطاچوال الفلغاچون بلاچو ولن تقاتلوا معي علوا كني غن تسلفاچوم طلعتن مغادل اتتشلوم ምክንያቱም እኔ አላህ መልእክተኛ ጋር ተሰልፎ ጦርነት ማድረግ የክብር ነው ሙሚን ለሆነ ሰው ነው አላህ የነዲል የሚሰጠው እናንተ ግን እርኩሳናችሁና ከኔ ጎን ተሰልፋችሁ ጥላትን መታገል እንደገና ከኔ ጋራ መዝመት በአጠቃላይ ሰራዊት ውስጥ መከላከል አይፈቀድላችሁም ብለ እገዳቸው ይላል እናኩም ራዲቱን ቢልቁዑዲ ለምንድነው እንደዚህ የምንከለከለውና የምንታግደው በሚሉ ጊዜ እናንተው ራሳችሁ ፈታኝ በሆነው ዘመቻ በጣም የሰው ኃይል በሚያስፈልገን ወቅት የተለያዩ የውሸት ምክንያቶችን በመደርደር ወደ ኋላ መቅረትንና መወዘፍን መርጣችሁ ነበራ አወለ መራ በመጀመሪያው ዙር ፈቁዑዱ መዓል ኻሊፊን እና እዛ ኋላ ቀሮችና ደካሞቹ ጋራ እንደመረጣችሁት አሁንም እዛው ተወዝፋችሁ ቅሩ እንጂ ካሁን በኋላ ከኔ ሰራዊት ጋር ተቀላቅላችሁ እኔ ጋራ መዝመት አይፈቀድላችሁም በላቸው እና እንግዲህ አካለ ስንኩላን ደካማ ህፃናት ሴቶች ሽማግሎች ጋራ እዚሁ እንግዲህ መቅረትንና የሴት አጫዋች መሆንን ስለመረጣችሁ ያንኑ የመረጣችሁትን ነገር ቀጥሉበት እኔ ጋር ግን ደግማችሁ እናንተ አትዘምቱም በማለት ከልክላቸው ብሎ አላህ ሱብሓነሁ ወተዓላ ማዕቀብ ጣለባቸው በወታደራዊ እንቅስቃሴ እንዳይሳተፉ ማለት ነው ከዚህም በመቀጠል ወላ ተሰሊ አላ አሐድ ሚንሁም ማተ አበዳ ከእንዲህ አይነቶቹ ሙናፊቆች ማንኛቸውም ቢሞት ሶላተል ጀናዛ እንኳን እንዳትሰግድበት ያው ራሳቸው እንግዲህ ከእናንተ መገንጠላቸውንና ለእናንተ ውድቀትና ውርደት የሚመኙ መሆናቸው ስለተረጋገጠ በእነሱ በመከራ በደስታም እናንተ መሳተፍ የለባችሁምና ሲሞቱ እንደ ሙስሊም ሆነው እገሌ የተባለው ሰው ሙቷልና ስገዱልን ብለው ሲጠይቋቸው አይኔ ባሰግድበትም በማለት አጋልጠው እንዳውም ነው የሚለው ወላ ተቁም አላ ቀብሬ በስነ መቃብሩም ላይ ሄደ እንዳትቆም እንዳትቀብረው ማለት ነው ጽፋር አድርገህ ማፈር እንዳትመልስ ለምን እነሁም ከፈሩ ቢላሂ ወረሱሊሂ እንዲህ አይነቶቹ ሰዎች በአላህና በመልእክተኛው ክደዋል ወማቱ ወሁም ፋሲቁን ይህንኑ ከአላህ ፍቃድ ማፈንገጥና መራቃቸውን ሳያርቁና ሳያስተካክሉ በዛው ሙተዋልና አንተ ደግሞ የአላህ መልእክተኛ እንደመሆንህ በአላህ ጥላት ላይ መስገድ ወይም ለአላህ ጥላት ኢስቲግፋር ማድረግ ስለማይገባ ሶላተል ጀናዛም ታቆማለህ ካሁን በኋላ በሙናፊቅ ላይ በማለት ነብዩን አለይሂ ሰላቱ ወሰለም እንዳቆሙ አደረጋቸው አው ቅድም እንደተጠቀሰው እንግዲህ ዑመር ኢብኑል ኸጣብ ብዙ ጊዜ ወህይ ጋራ አስተሳሰባቸው ይሄዳል ይባላል እሳቸው በግምታቸው በሙናፊቅ ላይ መስገድ የለበትም የሚል አቋም ይዘው ነበረ ልክ እሳቸው ያቀረቡትን ሐሳብ አላህ አጸደቀላቸውና ከዛሬ ጀምረ በሙናፊቆች ላይ እንዳትሰግድ መቃብሩ ላይ ሄደህ እንዳትቆም ተባሉ ነው ምን ولا تعجبك اموالهم واولادهم እነዚህ ደሞ ሙናፊቅ የሚባሉት ወገኖች አብዛኛዎቹ ሀብታሞች ባላባቶች የጎሳ መሪዎች ነበሩ ወጥሮውንም ይፋቁ ያስገባቸው ሪያሳቸው ስለተነካባቸው ነውና እና እነዚህ ሰው የሀብታሞች ቢሆኑ ባለ ብዙ ልጆችና ባለ ወገኖችም ቢሆኑ የነሱ ገንዘቦችና ልጆች አያስገርምህ ይህን ሁሉ ገንዘብ የሰጣቸው ባለ ወገን ያደረጋቸው አላህ ወዷቸውና አክብሯቸው ነው እንዳይመስልህ ማለት ነው እነማ ይሪዱላህ ይዓዚበሁም ቢሃ ፊዱንያ አላህ ሱብሓነሁ ወተዓላ በዚህ በገንዘብና በልጆቻቸው በዱንያ ላይ ያሉ ሊቀጣቸው ፈልጎ ነው ማለትም ገንዘቡን እንግዲህ የማይበሉትን የማይጠቀሙበትን ሁሉ ሊተቀን እየዋተቱ እንዲሰበስቡትና ያ ገንዘብ ደግሞ በምን ይጠፋብኝ ይሆን ይያሉ እንዲጨነቁበት እንጂ እንዲበሉ እንዲደሰቱ አይደለም የሰጣቸው ማለት ነው ልጆቻቸውንም እንደዛው ለጊዜው የብዙ ልጅ ባለቤት ነው ለመባል ለጉራ በብዙ ሴቶች ይወልዷቸው ኋላ ግን ያው ልጆቻቸው ደግሞ እንደሚጠብቁት እነሱን የሚያስደስቱና የሚያገለግሉ አለመሆናቸውን ሲያውቁ እንዲቃጠሉ ነው ማለት ነው ወተዛቃ አንፉሱም በመጨረሻም ነፍሶቻቸው እንዲወጡ ወሁም ካፊሩን እነሱ ከሃዲዎች እንዳሉ ተከደታቸው ሳይቀየሩና ሳይሻሻሉ በዛው በመጥፎ ጎዳናቸው ላይ እንዳሉ እንዳልፎ ወስኝባቸዋለሁኝና እነዚህ ሰዎች ለእለቱ በገንዘብም በወገንም ቢታጀቡ እንኳን ትልቅ ሰዎች ናቸው ብለህ ለእነሱ ግምትና አክብሮት እንዲያሰጣቸው በማለት ጥንብርኩሳቸውን ያወጣቸዋል ማለት ነው وإذا أنزلت سورة عن آمنوا بالله وجاهدوا مع رسوله استأذنك أولو الطول منهم وقالوا ذرنا نكن مع القاعدين رضوا بأن يكونوا مع الخوالف وطبع على قلوبهم فهم لا يفقهون لكن الرسل والذين آمنوا معه جاهدوا بأموالهم وأنفسهم وأولئك لهم الخيرات وأولئك هم المفلحون أعد الله لهم جنات تجري من تحتها الأنهار خالدين فيها ذلك الفوز العظيم وإذا أنزلت سورة أن آمنوا بالله وجاهدوا مع رسوله استأذنك أولو الطول منهم النزي منافق وجه الله سبحانه وتعالى بنبي الله يتلاجي جهاد مرافات سيا ورد مالتنا وندزي سورة يالوتن أن آمنوا بالله با الله أمنوا وجاهدوا مع رسوله كرسول قارم تسلفاتشو የእስልምና ጥላትን ሁሉ ታገሉ የሚሉ የቁርአን ጥቅሶችና አንቀጾች እንዲሁም ምዕራፋት በሚወርዱ ጊዜ እስተደነ ከውሉ ጠውሊ ሚኑ ሙእሚን እንደመሆናቸው ይህንን መለኮታዊ ጥሪ መቀበልና መሳተፍ ነበረባቸው። ከነሱ መካከል ባለጸጋና ከበርቴዎቹ ግን ይህንን የመሰለ አዋጅ ላለመሳተፍና ላለመፈጸም ፍቃድ ይጠይቁሃል። እርግጥ ያው አላህ ስብሓነሁ ወተዓላ በቁርአን እርሰው ጋር ተሰልፈን ጥላቶቻችንን እንድንዋጋ አዞ ነበረ። በመሰረቱ እናምንበታለን፣ ተቀብለነዋል። ዳሩ ግን ይህ በግል ያለብኝ ችግር እንዲያው የኔን አያድርግበትና እንዲህ እንዲህ አይነት ችግር አለኝና እኔ ይፈቀድልኝ እያሉ እያንዳንዳቸው በየተራ የተለያዩ የውሸት ምክንያቶችን በመደርደር ሀብታም ከበርት የተባሉ ለመቅረት ምክንያት ይደረድራሉ ይላል። ወቃሉ ደርና ነኩማ አልቃኢዲን፣ እኛ በዚህ ዘመቻ ለመሳተፍ ሁኔታው አይፈቅድልንምና የተለያዩ የግላዊና ቤተሰባዊ ችግሮች ስላሉብን ቤት ጠባቂ የለንም፣ ቤተሰቦች ታመውብናል እና እኔ ራሴ ቁሜ ሰርተው መስራለሁ እንጂ ውስጥ በሽተኛ ነኝ አልችልም እያሉ ለመቅረት ስንቅና ትጥቅ እንኳ ይጎላቸዋል የማይባሉት ሀብታም ባለጸጋዎቹ ፍቃድ እየጠየቁ ለመቅረት ይሞክራሉ በማለት አጋለጣቸው ማለት ነው። ረዱ ቢአን የኩኑ መዐል ኸዋሊፊ፣ እነሱ እንደሚሉት ከጅሃድ የሚከለክላቸውና የሚገታቸው እውነት የሆነ ምክንያት ኑሯቸው ሳይሆን ከኋላ ቀሮችና ከደካማዎቹ መሆንን በመምረጥ ነው። ማለት ሴቶችና አካለ ስንኩላን፣ አሮጊት ሽማግሌዎች፣ ህፃናቶች እቤት እንደሚውሉት ሁሉ እነሱም የነዛ የደካማዎች አባል ሆነው ከወንዶቹ መድረክ ላለመሳተፍ ፈልገው እንጂ እንደሚሉት የሚከለክላቸው ችግር አልነበረም። ወጡቢያ አላ ቁሉቢሂም፣ በዚህም በመጥፎ አስተሳሰባቸው ሳቢያ በልቦናቸው ውስጥ የኒፋቅ በሽታ ታሸገባቸው። ሰውም ላይ አስቀውን፣ ስለዚህም አላህ ተቀይሟቸዋልና ከዚህ በኋላ 10 ጊዜ ቢነግሯቸውና ቢመክሯቸው ቁም ነገሩን የሚረዱም አይሆኑም፣ በገዛጃቸው ልባቸውን ቆልፈውታልና ማለት ነው። ላኪን ረሱሉ ወለዲና አመኑ ማሁ፣ እንዲህ አይነቶቹ ወስላቶችና አስመሳዎች ታዲያ የአላህን ስብሓነሁ ወተዓላ የጅሃድ ጥሪ ቢያረክሱትና ቢጥሉት፣ እኔ ግን መልእክተኛዬና እሱ ጋር ያመኑት ትክክለኛ ሙእሚኖች ትእዛዜን ተቀብለው በስራ ላይ አውለውታል እና የአላህ መልእክተኛ ሙሐመዱን ረሱሉላህ እንዲሁም ደግሞ ሷዲቅ የሆኑት ተከታዮቻቸው ሙሀጅሮችና አንሷሮች ማሁ ከሳቸው ጋር በመሆን ጃሃዱ ቢአምዋሊህም፣ ገንዘባቸውን ሳይከፍሉና ሳይፈሩ ሳይነፍጉ የሚፈለግባቸውን ሁሉ በመለገስ ታግለዋል በገንዘባቸው። ወአንፉሲህም፣ እንደገና መተኪያ የሌላትን ነፍሳቸውንም ጭምር ምጽዋት እንዲከፍሉ በማድረግ ታግለውን። እኔ ያው ያልኩትና የፈለግኩት ነገር አልቀረም፣ ሙናፊቆች ለራሳቸው ቀረባቸው እንጂ በመለክተኛና በትክክለኛዎቹ አማኞች በኩል ተገቢውን ምላሽ አግኝቷል ጥሬ ማለቱ ነው። ወኡላኢከ ለሁሙል ኸይራት፣ በዱንያም በአኼራም መልካምና አስደሳቸው ሆኑ ጸጋዎችና እድሎች ሁሉ ለእንዲህ አይነቶቹ ነው፣ ወትሮውንም ለሙናፊቆች አይገባም ማለት ነው። እና እንግዲህ ሙእሚኖችን በትእዛዙ መሰረት ባደረጉት አውንታዊ ምላሽ በዚህ በዱንያም ነስርና ዲን የበላይነትን ለመስጠት በአኼራም ደግሞ የዘላለምን ጀነት ለማውረስ ያቀድኩላቸውና ያሰብኩላቸው እነዚህን ነበረ። እነዛ ወትሮውንም ምርኩሶች መሆናቸውን ስለማቅ ለዚህ እድል አላጨኋቸውም ማለት ነው። ወኡላኢከ ሁሙል ሙፍሊሑን፣ በዱንያም በአኼራም ደግሞ የሚመኙትን ሁሉ አግኝተው ከሚፈሩት ሁሉ የሚድኑ የዘላለም እድለኞች ማለት እነዚህ ከነቢዩ ጋር ተሰልፈው የኔን ትእዛዝ የሚያከናውኑት ናቸው እንጂ እነዛማ እኔን የጎዳው መስሯቸው እራሳቸውን ነው ያጠፉት ማለት ነው። አደላሁ ለሁም ጀናቲን ተጅሪ ሚን ታህቲሃል አንሃር፣ ነቢዩና ከአብረዋቸው የነበሩት ተከታዮቻቸውና ታጋዎች አላህ ታዲያ ሱብሓነሁ ወተዓላ ምን አዘጋጅቶላቸዋል ብትሉ የእሱን ትእዛዝ እስካከበሩና እስከፈጸሙ ድረስ አላህ ደግሞ በበኩሉ ለእንዲህ አይነቶቹ ታጋዎች ዘላለማዊ ጀነትም አዘጋጅቶላቸዋል እና ያቺ ጀነት የምትባል ሀገር ተጅሪ ሚን ታህቲሃል አንሃር፣ ከስሮቿ ማለትም ከህንፃዎቿና ከአትክልት ዛፎቿ ስር የተለያዩ ጅረቶች የሚመነጩና የሚሰራጩባት የሆነች በጣም ውብ የሆነች ሀገር አዘጋጅቶላቸዋል ይላል። ካሊዲነ ፊሃ፣ በእሷም ውስጥ የሚኖሩት ዘላለም ነው። እንደዚህ እንደ ዱንያ የተወሰኑ አመታት ተጠቅመው የምታልቅ የምትደቅ ወይም እነሱ የሚሞቱና የሚወገዱ አይደሉም ማለት ነው። ዛሊከ ልፈውዝ ልዓዚም። እና እንግዲህ በዚህ በአጭር እድሜያቸው ዱንያ ላይ በተወሰነ እንቅስቃሴና መልካም ስራቸው ሳቢያ እንዲህ አይነት ዘላለማዊና ቋሚ የሆነ ጀነትን ማግኘትና መውረስ ማለት ከእጣዎች ሁሉ የላቀ በጣም የሚቀናበትና የሚያመረቃ እድል ማለት ይህ ነው ባላቸው ይላል። وجاء المعذرون من الاعراب ليؤذن لهم وقعد الذين كذبوا الله ورسوله سيصيب الذين كفروا منهم عذاب اليم ليس على الضعفاء ولا على المرضى ولا على الذين لا يجدون ما ينفقون حرج اذا نصحوا لله ورسوله ما على المحسنين من سبيل والله غفور رحيم. وجاء المعذرون من الاعراب ليؤذن لهم الذين كتموا البقاء ولو دغمو በባዲያ ገጠር ውስጥ ያሉት የአረብ ዘላኖች ደግሞ በተመሳሳይ መልኩ ህገወጥ ጥያቄ ይዘው መጡ ፍቃድ ሊሰጣቸው ይላል። እንግዲህ ከተማ አካባቢ ያሉት ወስላቶችና ሙናፊቆች ጂሃድ ውስጥ ሲሯቸው የተለያየ ምክንያት እየደረደሩ እንደቀሩ ሲሰሙ፣ በባዲያ ያሉት በደውዮቹ ደግሞ እንደገለ ያስፈቅደው ቀርተዋል እና እኛም እንደዛው እናስፈቅድ ይያሉ መምጣት ጀመሩ የገጠሮቹ ማታላዎች ማለት ነው። እንግዲህ ባላገርም በአቅማ ሰው ልታጣልል ደግሞ ነብዩንና ተከታዮቻቸውን ያልሆነ ምክንያት አቅርበው ሊያስፈቅዱ መጡ ማለት ነው። አሰድና ገጠፋን የሚባሉ ብሔረሰቦች ነበሩ በከተማው ራቅ ብለው የሚኖሩ። እነዛም የውሸት ምክንያታቸውን አዘጋጅተው ፍቃድ ሊወስዱ መጡ ከጂሃድ ለመቅረት ይላል። ወቃድ الذين كذبوا الله ورسوله እነዚህ እንኳን በአንድ በኩል የተሻሉ ናቸው ነገሩ እንደሚመለከታቸው አውቀው በውሸትም ቢሆን ፍቃድ ማስፈቀድ ያለብን ብለው ሲመጡ፣ ሌሎቹ የባሰባቸው ደግሞ እንደውም ለምን ፍቃድን ጠይቃለን በምን ዳችን ነው ምን ዘምተው ብለው ፍቃድን ሳይጠይቁ እዛው ተወዝፈው የቀሩም ደግሞ አሉባቸው ይላል። እና እነዚህም እንግዲህ ተመሳሳይ ስተት ውስጥ የገቡ ናቸው ማለት ነው። እነዚህ በውሸት ላስፈቅዱም የመጡት ምክንያት የሌላቸውን ምክንያት አለን ማለታቸው ወንጀለኞች ናቸው እንደውም ለማታለል ሞክረዋልና። እነዛ ደግሞ ጭርሱን ፍቃድ ሄደን አንጠይቅም ያሉት ንቀዋል ማለት ነው። እነዚህ ትንሽ ስለፈሩ ነው ሊጠይቁ የመጡት። እነዛ ደግሞ ባንጠይቅስ ምን ያደርገናል ብለው ስለቀሩ ሁሉም ወንጀለኞች ናቸው የወንጀላቸው አይነት ይለያያል እንጂ ማለት ነው። ሰይሲቡ الذين كفروا منهم عذاب اليم እንግዲህ በማስፈቀዱ ሆነ ባለማስፈቀዱ መልክ ሆነው ንፋቅ ያለባቸውን ሰዎች በደውዮችም ቢሆኑ በዚሁ ባንከስካሲያቸው አታማሚ የሆነ ቅጣት እንደሚደርስባቸው ነው ይላል። እንግዲህ ከተማ አካባቢ ያሉት ወስላቶች ለነዛኞቹ እንዳራያ ሆነው ታዩና እነገሌ ጃርት ታዘዙ የተለያየ ምክንያት ያቀረቡና ያስፈቀዱ ይቀራሉ አሉ። እኛም ሄደን እንደዛው ያው በአካባቢ ጥላት ያሰጋናል ቤት ንብረታችንን የሚጠብቅልን የለም ብለን አስፈቅደን እንንጣ በማለት ባላገሮቹን በአቅማቸው ነብዩን ሊያታልሉ አስበው መጡ ነው የሚለው። ከነሱ ጎረቤቶች ደግሞ ሌሎች የባሰባቸው እኛ እንዳውም ማስፈቀድ የማያስፈልግን ያደረገውን ያድርግ በማለት ዝም ብለውም የቀሩ አሉ። ሁላቸውም ጥፋተኞች በመሆናቸው አሳማሚ የሆነ ቅጣት ይጠብቃቸዋል ይላል። ليس على الضعفاء ولا على المرضى ይሄን በሚልበት ጊዜ እንግዲህ ማንኛውም ሙእሚን ያለ ሰው በገጠርም ሆነ በከተማ አቅሙ በፈቀደ ቁጥር በዘመቻው መሳተፍ እንዳለበት አላህ አጥብቆ ሲናገርና ሲወቅስ ኢማን ኑሯቸው የተለያየ ችግር ያለባቸው የህብረተሰብ ክፍሎች ደግሞ ተረበሹ። ለምሳሌ ሽባ የሆኑት ወይም አንካሳ የሆኑት አይነ ስውራን በአጠቃላይ አካለ ስንኩላን የሆኑትና እድሜያቸው የገፉ ሽማግሎች እኛንም ጭምር ይጠቅሰናል ይሄ ነገር ከጂሃዱ ከቀረን ሙናፊቅ ልንሆን ነው በማለት ሰጉና አዝኑቱን ማለት ጀመሩ ይባላል። ይህ ጊዜ አላህ ስብሓነሁ ወተዓላ የሁሉንም ምስጢር ያውቃልና እናንተን አይመለከታችሁም ብሎ መደበኛና ትክክለኛ ምክንያት ያላቸውን ደግሞ ሊያረጋጋቸው ነው። ለይሰ አለ ዱዓፋኢ አቅመ ደካማ በሆኑት በሽማግሌዎችና ወይም ህሙማን በሆኑ ሰዎች የግዴታ የለባቸውም። ወላ አለል መርዷ እንዲሁም ደግሞ በህሙማን ላይ የተለያዩ በሽታዎች ይዘዋቸው የሚልፈሰፈሱ የሆኑ። ወላ አለለዚነ ላየጅዱነ ማ ዩንፊቁን ሙሉ ጤንነት ቢኖራቸውም ደግሞ ለዘመቻው አስፈላጊውን ትጥቅና ስንቅ ያላገኙ የሆኑት ድሃዎችም ባዶ እጃቸውን ያለ መሳሪያና ያለ ስንቅ ቢሄዱ ፋይዳ አያመጡምና እነሱም አይመለከታቸውም። እና እነዚህ ሁሉ ባለባቸው ችግርና ድክመት ከዘመቻው ቢቀሩ ሐረጁን ወንጀል የለባቸውም። ليس على هؤلاء حرج ማለት ነው ምንም በወንጀል የሚጠየቁ እንዳልሆኑ ይወቁና እነሱ አድበው ይቀመጡ ማለት ነው። ባይሆን ወንጀል የማይኖርባቸው ምን ከሆነ ድረስ ነው اذا نصحوا لله ورسوله በዙ ባለው አቅማቸው ከተማ ሲቀሩ ለአላህና ለረሱል የሚበጀውን ሁሉ እስካደረጉ ድረስ ማለት ነው። እዚህ ቁጭ ብለው እንግዲህ የዘማቾችን ቤት ንብረት እየጠበቁ እየተንከባከቡ ሴቶችን ህፃናቶችን ያበረታቱ ማስተማር የሚችሉ እንደሆነ ያስተማሩ ወይም ደግሞ በአካባቢ ጸጥታ የሚያሰጋ ነገር እንዳለ ከተማው እንዳይደፈር እየጠበቁ አቅማቸው የሚፈቅደውን ሁሉ የዲን እንቅስቃሴ እያደረጉ እስከቆዩ ድረስ ምንም አይነት ወንጀል አይነካቸውምና እነሱን አያሰጋም ማለት። ማዕለ ልሙሕሲኒ ሚን ሰቢል እና ለአላህ እና ለረሱል ንስሕ ካደረጉ ማለትም አላህና ረሱል የሚወደውን መልካም ሁሉ ካደረጉ ሙሕሲኖች በጎ አድራጊዎች ናቸው። በበጎ አድራጊዎች ላይ ደግሞ ዘመቻ ካልወጣችሁ የሚል ወቀሳና ከሰሳ አይሰነዘርባቸውምና እነሱ አይስጉ ይላል። ወላሁ ገፉሩ ረሒም ለእንዲህ አይነቶቹ አላህ ምሕረተ ሰፊና ሩሩ የሆነ ጌታ መሆኑን አውቀው እነሱ በዘመቻው ግዴታ የማይጠቃለሉ መሆናቸውን ይገንዘቡና ይረጋጉ አለ። ولا على الذين اذا ما اتوك لتحملهم قلت لا اجد ما احملكم عليه تولوا واعينهم تفيض من الدمع حزنا الا يجدوا ما ينفقون انما السبيل على الذين يستاذنونك وهم اغنياء ورضوا بان يكونوا مع الخوالف وطبع الله على قلوبهم فهم لا يعلمون ولا على الذين اذا ما اتوك لتحملهم اهونم دغمو بنزا سوش لا وانجل يلباچو انت እንድታዘምታቸው ፈልገው ወደ አንተ የመጡ የሆኑት ይላል። እና እንግዲህ ለጠናማራቸው ጉልበት አላቸው ለመዝመት ሙሉ ፍቃደኛ ሆነው ነበር። ሰባት የሚሆኑ የአንሳር ግለሰቦች ናቸው ይባላል። ዳሩ ግን ፍንክና ትጥቀላቸው የለት ጉርት የላቸው ምንም አይነት መሳሪያ ቢላው እንኳን የላቸው። እና ነብዩ ጋር መጡና ሪፖርት አደረጉ ማለት ነው። እኛ ለመዝመት ወደ ዘማቾች ሆነን ለመመዝገብ ዝግጁ ነን፣ ግን እንደሌላው ሰው ፍንቃችንንም ሆነ ትጥቃችንን ለማሟላት አንችልምና እርሰው አጣቀውና ሰንቀው የሚሸኙን ከሆነ እኛ ለመዝመዝ ዝግጁ ነን ብለው ጠየቋቸው ይባላል። እሳቸው ደግሞ ያው ለሚያስፈልገውን የዘመቻ መሳሪያ ቀደም ብለው ለመጡት ሰዎች ታድለው በጨረሱበት ሰዓት ነበር ያቄ መጣው ይባላል። እርግጥ ያው ቅድም በተነገረው መልክ ባለ በለለ አቅሙ ሀብታሙም ዳሁም ተለባርቦ ብዙ ገንዘብ ተሰብስቦ ነበር። ያ ሁሉ ገንዘብ ታዳ ለብዙ ሰራዊት ማስተናገጃ ሆኖ ተተማጠጠ። በኋላ እነዚህ ሰባት ግለሰቦች መጡና ነገሌን ነገሌን ያጣጣቁል ከኋላ ማለት ሰምተናልና እንደነሱ እኛንም የሚያጣጥቁን ከሆነ እኛም ለመዝመዝ ዝግጁ ነን ብለው ትጥቅ እንዲሰጧቸው ጠየቁ ነብዩን ማለት ነው። በይመልክ መተው በሚጠይቁ ጊዜ ቁልተ ላ አጅዱ ማ አህሚልኩም አለይ እኔ እናንተን የማጣጥቀውና የምሰንቀው ነገር ባጠቃላይ እናንተን የምጭንባችሁ ነገር አላገኝላችሁም። ና ፈረሶች፣ ግመሎች እንደገና ደግሞ ሰይፍ፣ ጦር የሰንቅ እየሰጡ ነበር የሚሸኙአቸው። ያ የሚያስፈልገውን ነገር ለእናንተ ለማሟላትና ለመሸኘት ያለኝ የኢኮኖሚ አቅም ተዘቃጥቋልና ተሟጥቋል። እናንተ በሌላ ጊዜ ትቀጥላላችሁ እንጂ አሁን ምንም ማድረግ አልችልም በማለት መልስ ሰጡ ረሱል አለይሂ ሰላም። ይህ ጊዜ እነዚህ ሰዎች ከልባቸው ስለነበረ የመጡት ተወለው ወአዩኑም ተፊዱ ሚነደም። የኢማን ጉዳይ እንግዲህ በጣም እንግዲህ ልዩነት በቅድሙ ተቃራኒ ሆነ ማለት ነው። እንዴት እኛ ለዘመቻው ሳንታገል ቀረን? አስፈላጊውን ትጥቅና ስንቅ ባለማገኘታችን ከወንድሞቻችንና ከነብያችን ተገንጥለን እንደዚሁ ዝም ብለን ከተማ ጠባቂ ሆነን ልንቀር ነው በማለት ልክ መርዶ እንደተነገረው ሰው አይኖቻቸው በእንባ እየተሞሉ ተመለሱ ይላል። ለምን? ሀዘነን አላ የጅዱ ማዩን ፊቁ ለዘመቻው የሚያስፈልጋቸውን ወጪ በራሳቸውም ሆነ በነብዩ በኩል ባለማገኘታቸው የተሰማቸው ሀዘን እንባቸውን እንደ ጎርፍ በእንትናቸው ላይ እያወረደው ተመለሱ። እነዛም ታዳ እንደዚህ ያለቀሱትና ያዘኑት በወንጀሉ እንጠየቃለን ብለው ከሆነ እነሱንም አልጠይቃቸውም እንደውም በኒያቸው አጅር ያገኛሉ በማለት አበሰራቸው አላህ ሱብሃነ ወተዓላ። እና እንግዲህ የኢማን ጉዳይ ሰውን ምን ያህል እንደሚያለያየው አንድ ከተማ የሚገኙ ሰዎች ቅድም እስተደነከ ኡልጦሊ ሚንሁም ብሎ ነበር። እዚህ ቀረ የማይባል የተሟላ አቅም ያላቸው ሀብታሞች፣ ባለጸጋዎች እንኳን ለራሳቸው ሌላውን ሁሉ ማዝመት የሚችሉት የተለያዩ ምክንያቶች እየደረደሩ በውሸት ሊያሳምኑ ሞከሩ ብሎ ነበር። ሌሎቹ ደግሞ የሚላስ የሚቀመስ የሌላቸው ስንቅ የሌላቸው ግድ ያዝምቱን እያሉ ይገለገላሉ። እናንተን ለማዝመት አቅም የለንም ሲሏቸው ደግሞ ልክ እናት አባት እንደሞተበት ሰው እያነቡ እያለቀሱ ይመለሳሉ ማለት ነው። ይህ እንግዲህ ልዩነቱ የኢማንና የክህደት ጉዳይ ነው። እነዛኞቹ ኢማን ባለመኖራቸው ምንም ነገር ሳይጎልባቸው በውሸት ሲቀሩ፣ እነኞቹ ደግሞ በለላ አቅማቸው ካልዘመትን በስተቀር ወደ ሞት ካልሄድን በስተቀር ብለው ያለቅታሉ ማለት ነው። እና እነዚህም እንግዲህ ከልባቸው አላህ ሱብሃነሁ ወተዓላ ሙእሚኖች መሆናቸውን ስላወቀላቸው በወንጀሉም አይጠየቁም፣ እንዳውም በምኞታቸውና በመልካም ሙከራቸው አጅር ያገኙ ይሆናል እንጂ ማለት ነው። እነመ ሰቢሉ አለለዚነ የስተዚኑነከ ወሁም አግንያኡ አላህ የቁጥጥርና የቅጣት የወቀሳ መንገድ የሚከፍትባቸው እነዚያ አንተን ተዘመቻ ለመቅረት የሚጠይቁህን ነው። ወሁም አግንያ እነሱ ሀብታሞች ባለጸጋዎቹ ነው። ምንም ነገር ሳይጎልባቸው ጉልበቱ፣ ጤንነቱ፣ ስንቁ፣ ትጥቁ ተሟልቶላቸው ሀብታሞች ሆነው እያሉ رضوا بأن يكونوا مع الخوارج እንዱ ዝም ብለው በተፈናና በፍርሃት ብቻ ከደካማዎቹ ጋራ እዚሁ ከተማ ለመቅረት የሚያስቡና የሚወዱ የሆኑት ነው አላህ ወቀሳ የሚተነዘርባቸውና ወንጀል የሚጽፍባቸው ወጠባ አላህ አላ ቁሉብህም እንዲ አይነቶቹ ወስላቶች ልቦና ላይ አላህ አሽጎባቸዋል ፈውም ላይ አለሙ ስለዚህ ብዙ ቢነግሯቸውና ቢመክሯቸውም አይረዱም ወጥሮውንም አውቀው ነውና የለገሙት ነው ማለት يعتذرون إليكم إذا رجعتم إليهم قل لا تعتذروا لن نؤمن لكم قد نبأنا الله من أخباركم وسيرى الله عملكم ورسوله ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون يعتذرون إليكم إذا رجعتم إليهم إنها النزي من المنقر سيقول لباتشو ملوك ينتنا هاب تسك ينبراتشو وثلاثتوش كزمتشو بتلاقي المكنياتوش كقربوها لا እናንተ ዘምታችሁና አዲል ተቀዳጅታችሁ ወደ ከተማችሁ ስትመለሱ ወላይ ዘመድ መስለው ይቅርታ ይጠይቋችኋል አለ። እኔ መጨም ቀደም ሲል እንደነገርኩት ያው ባጋጠመኝ ችግር ምክንያት ነው ወደ ኋላ የቀረሁትና መቅረትም አልነበረብኝ የፈለገው የግል ችግር ተጨመር ነበረብኝ እርግጥ ግን ችግሩ አስገድዶኝ ነውና አሁንም በተጨማሪ ይቅርታ ይደረግልን እያሉ እንደ ትክክለኛ ሙእሚኖች መስለው አቋማቸውን የማጠናከሪያ ምክንያት አሁንም ደሞ ስትመለሱ ይደረድራሉ አለ። ይዳረጃቱም ይለይም እናንተ ተዘመቻ ወደ ነሱ ስትመለሱ ቀደም ሲል ያቀረቡትን የውሸት ምክንያት ለማጠናከር ሌላ ተጨማሪ ምክንያቶች ደግሞ ይደረድራሉ ማለት ነው። ሁላ ተዘሩ እናንተ አሁን የሆነ ያልሆነ ምክንያትን አትደርድሩ በላችሁ ለኑ ሚነለኩም የፈለጋችሁትን ማስረጃ ብታቀርቡም አናምንላችሁምና ለምን ቀድነባአን الله من اخباركم እናንተ ለምን እንደቀራችሁ ስውር ምስጥራችሁን አላህ ነግሮናል ወሰይረ الله عملكم ورسوله እና የናንተን ፍራ ውጤት አላህና መልእክተኛው ወደፊት ያውት ይሆናል ያውነሱ ውሳኔ ይሰጡበታል እንጂ ካሁን በኋላ እንኳን ምክንያት መደርደራ ያስፈልግም በላቸው ማለት ነው። ثم تردون الى عالم الغيب والشهاده እና አላህ Subhanahu Wa Ta'ala ነገራችሁን ካየው በኋላ ረሱልም ተገመገሙትና ሁኔታው በሚገባ ከተረጋገጠ በኋላ በዚህ በዱንያም የሚያስፈልግ ቅጣት ካለ ያው ይሰጣችኋል በመጨረሻ ግን ዝሮ ዝሮ ሩቅንና ትጉርን እንዲሁም ደግሞ ጋሃድንና ይፋን አጣምሮ የሚያቀው ወደ ሆነው ጌታችሁ ወደ አላህ ተመለሱና ፈዩነብኡኩም ቢማ ኩንቱም ተዓመሉን በዱንያ ላይ ያላችሁ ስትሰሩት የነበረውን ነገር ምን እንደነበረ በዝርዝር ነግሮ በመጨረሻም ዋጋችሁን ይሰጣችኋል እንጂ ካሁን በኋላ እኛ ፊት እየቀረባችሁ የውሸት ምክንያት መደርደሩ እንኳን በቅቶናል አንፈልግም በላቸው ነው። سيحلفون بالله لكم إذا انقلبتم إليهم لتعرضوا عنهم فأعرضوا عنهم إنهم رجس ومأواهم جهنم جزاء بما كانوا يكسبون سيحلفون بالله لكم أولا من نزي منافق واجتادا فتشماري باء الله السم لأن أنت عندما يملوا الله شونه استمدلس إذا انقلبتم إليهم كذا ما شاو استمدلسوا قد يمسيلي يتكسسن ما ترجعنا مكنياتي يتناكروا يملوا الله شوان لمن لتعرضوا عنهم النسون بوكسن بكسر ملك انجات عجواتشو እንዲተዋቸው በማሰብ ነው ፈአሪዱአንሁም እነሱ እንዳላጠፉ ሆነው እንዲተው ቢያስቡም እናንተ ግን ጥፋተኝነታቸውን አውቃችሁ በመናቅ መልክ ተዋቸው ይላል ኢነሁም ሪጅሱን እነሱ እርኩሳኖች ናቸውና አቻዎቻችሁ ስላላደሉ አንድ ሰው እንግዲህ በጣም ወራዳ ከሆነ ጋራ መነጋገሩ ለራሱም ክብሩን ስለሚነካ በዛ መልክ ንቃችሁ ተዋቸው እነሱ አክብራችሁ እንዲተዋቸው ቢሞክሩም እናንተ ግን በንቀት በርኩስነታቸው ተዋቸው ይላል ወመዋሁም ጀሃነሙ በመጨረሻም መኖሪያቸው ጀሃነም ነው ጀዛአን ቢማካኑ የክሲቡን በሚሰሩት ስራ ምንዳ ኢላላህ ሱብሃነሁ